በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰንበተ ክርስቲያን እሁድ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና ሰባተኛ ክፍል። ልክ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ አስርቱ ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይሁዳ ነገረን። ለአዲስ ኪዳን ማስታራቂ ሆነ በከበረ ደሙ ፈሳሽነት ያመኑትንና ንጹሃን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን፣ ወደ አንቺም እናንጋጥጣለን። ቅድስት ሆይ ለምኝልን። ከማይነቅ ጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔር ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተተካከለ ነው። ለንጽሕትም በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮትን አዋህዶ ያለ ርኩሰት ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነውን ቃል ኃጢአታችን የሚያሰርልንና በሳችን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ መሰበ ወርቅ አንቺ ነሽ። መናም ከሰማይ ወረደውና ለዓለም ሁሉ ሕይወትን የሚያድል ኅብስት ነው። ቅድስት ሆይ ለምኝልን። ሁል ጊዜ ብርሃንነት ያለውን ፋና የተሸከምሽ ወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው ከእውነተኛ አምላክ የተገኘው እውነተኛ አምላክ ነው ያለመለወጥም ካንቺ ሰው የሆነው ነው በመምጣቱም ሰው በመሆኑ በጨለማና በሞጥላው ስለምንኖር ለኛ በራለን በልዩ ጥበቡ ምስጢር በስጋዬ የልቡናችን ንግር ወደ ሰላም መንገድ አቀናልን ቅድስቶይ ለምኝልን ብሩክ ከቤተ መቅደስ ይዞሽ ወጣ ሳትነት ያለውን ፍህም የተሸከምሽ ወርቅ ማጠንታ አንቺ ነሽ ፍህም የተባለውም ኃጢአትን የሚያሰሪና በደልን የሚደመስስ ነው ይኸውም ካንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ እግዚአብሔር ቃል ነው ቅድስቶይ ለምኝልን የእግዚአብሔር ቃል የወለድሽ መልካሙ አርግም ማርያም ሆይ ደስ ይበልሽ ከሴ ስር የወጣሽ ማዕዛሽ ያማረ አበባ አንቺ ነሽ ቅድስቶይ ለምኝልን ሳይተክሏት ውሃ ሳያጠጧት የለመለመች ያሮን በትር ነበረች ያለ ዘር ሰውኑ ያዳነን እውነተኛ አምላካችን ክርስቶስን የወለድሽልን ሆይ አንቺ እንደርሷ ነሽ ቅድስቶይ ለምኝልን ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ ድንግል ማርያም እመቤቴ ዋሴነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ጸጋን የተመላሽ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል አንቺ ከሊቃነ ጳጳሳት ትበልጫለሽ ከነቢያትም ከመምህራንም ትበልጫለሽ ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ በእውነቱ የባህርያችን መመኪያ አንቺ ነሽ ለሰውነታችንም ሕይወትን የምትለምኝ ነሽ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱን ብዛት ኃጢአታችንን ያሰርይልን ዘንድ ቅድስቶይ ለምኝልን ልመናዋ ክብሯም የልጇም ቸርነት ከወዳጇ ከወልደ ማርያም ከወለተ ገብርኤል ጌታም በደሙ ከቀባቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን